ሌሊትን በቀን ቀንን በሌሊት ውስጥ እየጠቀለለ እርሱ ነው። በእርግጥ አላህ በበጋ የሚተካካ ፀሐይና ጨረቃን ወቅታቸውን ጠብቀው እንዲመጡ የሚያደርግ እርሱ ነው። ቀናትን የሚያፈራርቅ ቀንን በሌሊት ውስጥ ሌሊትን በቀን ውስጥ የሚጠቀልል አልሐምዱሊላህ፣ ይህንን ጊዜ ለሰጠን ጌታችን። ዛሬ እሁድ ነው። እሁድ ቋሚ ካለን ፕሮግራም ሰኞ፣ ማክሰኞ እና ጁማ ከምንማረው በተለየ መልኩ የምንማረው ትምህርት እንዳለ ይታወቃል። ኢንሻአላህ ጁማ እንደመሆኑ መጠን ባለፈው ሳምንት ጀምረው የነበረውን መቀጠል እፈልጋለሁ። የምታስታውሱ ከሆነ ባለፈው ሳምንት in the shade of Allah's names and attributes በአላህ ስሞችና ባህሪያቶች ጥላ ስር በሚል ፕሮግራም አቅርቤላችሁ ነበር። አምስት የሚሆኑ የጌታችንን አላህ ሱብሃነሁ ወተዓላ ስሞችና ባህሪያቶችን አንስተን ትርጉማቸውን፣ ቁርአናዊ አናቅስቶችን እንዲሁም ደግሞ ወደ ህይወታችን እንዴት መለወጥ እንደምንችልና ህይወታችንን እንዴት መቀየርና ማደስ እንደምንችሉ ቁርአናዊ ማስረጃዎችን እያመጣን ለማየት ሞክረን ነበር። ኢንሻአላህ ዛሬም የጌታችን የአላህ ሱብሃነሁ ወተዓላ ስሞችና ባህሪያቶችን በማንሳት እንዴት ነው በጌታችን በአላህ ስሞችና ባህሪያት ጥላ ስር የምንኖረው፣ የጌታ የአላህ ስሞችና ባህሪያቶችስ በእኛ ህይወት ውስጥ የሚያመጡት ተጽዕኖና ለውጥ ምን እንደሆነ ለማየት እንሞክራለን። አላህ በነገራት ሁሉ በመልካም ነገሮች ሁሉ ይርዳል። መቅዳት የምትፈልጉ ወንድሞች እህቶች ለመቅዳት ዝግጁ ሁኑ። ትምህርቴን ጀምራለሁ ኢንሻአላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. In the name of Allah, the most compassionate, the most merciful. Whatever is in the heavens and whatever is on the earth glorifies Allah, the Almighty and the All-Wise. Surah Al-Hashr, chapter 59, verse 1. Indeed, the burst of speech is the book of Allah, the burst of guidance is the guidance of Muhammad sallallahu alayhi wa sallam. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam is indeed the final messenger. But Allah sinna jigbet am ruhuh, jigbet am azayin bohono. Misgana amlikot huddasi hullu, lagayt ala Allahi tagabbayuhun. Besamayatim, bamidrus galut hullu, fitraata alamat, ለጌታ ለአላህ በብቸኝነት ያወድሳሉ ያጠራሉ። እርሱ አላህ ብሎ ማለት አሸናፊውና ጥበበኛው ነው። ሱረቱ ሐሽ ምዕራፍ 59 ቁጥር 1 በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው መልካም ንግግር የጌታችን የአላህ ሱብሃነሁ ወተዓላ የህይወት ቃል ቅዱስ ቁርአን ነው። እውነተኛው ምሪት የነቢያችን አለይሂ ሰላቱ ወሰላም መንገድ ኢስላም ነው። እነሆ ከአላህ ስብሓነሁ ወተዓላ በስተቀር በእውነት አምልኮ የሚገባው አምላክ አለመኖሩን እመሰክራለሁ። ተወዳጁ ነቢያችንም አለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውን እንዲሁ እመሰክራለሁ። in the shade of Allah's names and attributes በአላህ ስሞችና ባህሪያት ጥላ ስር ርዕሳችን ነው። ኢንሻአላህ ዛሬ ከጌታ ከአላህ ስብሓነሁ ወተዓላ ስሞች መካከል የምናነሳው አልዓዚም በሚለው ስሙ እንጀምራለን። አልዓዚም Al-Azim means the most great, the most great. Talaqu yamil samal. Allah Al-Azim. Yehullu yebalay talaq endemaletnu. Yehullu yebalay talaq. Eski geta Allah Subhanahu wa Ta'ala Al-Azim tebulo yeterrabacho ye Qur'an atistochin bekidmiyan nikay. Yegeta Allah Subhanahu wa Ta'ala mus'af talaqu yewet kan Qudus Qur'an sile geta sana Allah smoch sile su bahariyatoch betelayyu menget gerzwa. በነገራችን ላይ የአላህ ስሞችና ባህሪያቶች በቁርአን ውስጥ 10062 ጊዜ ተጠቅሷል። የአላህ ስሞችና ባህሪያቶች በቁርአን ውስጥ 10062 ጊዜ ተጠቅሷል። ይህ በአፕሮክሲሜት ሲሰላ ከ25 ጊዜ ባላነሰ በአንድ የቁርአን ገጽ ውስጥ የአላህ ስሞችና ባህሪያቶች ይወሳሉ። 25 ጊዜ ባላነሰ የአላህ ስሞች ይወሳሉ። መልካም አልዓዚም ተብሎ የተጠራባቸውን የቁርአን አንቀጾችን እንመልከት ትርጓሜውን ከማጤናችን በስተፊት። ጌታችን አላሁ ተዓላ በሱረቱ አልበቀራ ምዕራፍ 2 አንቀጽ 255 ላይ በሱረቱ አልበቀራ ምዕራፍ 2 አንቀጽ 255 His kursi extends over the heavens and the earth and their preservation tires him not and he the most high the most great. Allah ከእርሱ በስተቀር ሌላ አምላክ የለም ያው ራሱን ቻይ ነው ማንገላጀትን እንቅልፍም አትይዘው በሰማያትም ውስጥ በምድር ውስጥ ያለው ሁሉ የእርሱ ብቻ ነው ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ከፍጡሮች በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል በሻውም ነገር እንጂ ከውቀቱ በምንም ነገር አያካብቡም አያውቁም መንበሩ ሰማያትና ምድርን ሰፋ መንበሩ ሰማያትና ምድርን ሰፋ ጥበቃቸው አያቀተው እርሱ የሁሉ በላይ ታላቅ ነው ይላል አስተውሉ እርሱ የሁሉ በላይ ታላቅ ነው አላህ ሱብሃነሁ ወተዓላ የሁሉ የበላይ የሁሉ ታላቅ የሆነ ጌታ ነው his kursi extends over the heavens and the earth ያለው ለዛ ነው መንበሩ ሰማያትና ምድርን ሰፋ አለ their preservation tires him not ጠበቀ አጥናፍ ዓለሙን በመጠበቅ ረገድ ይህንን አጥናፍ ዓለም በመጠበቅ ረገድ ጠበቀው በፍጹም አላህ አያቀተውም ካለመኖሩ ወደ መኖሩ ህልውና ያመጣው አላህ መጠበቅና ህልውናው እንዲቆይ ማድረግ አያቀተውም ታዲያ አላህ ማነው he is the most star the most great አላህ ማለት እርሱ የሁሉ በላይ ታላቅ ነው ይላል አላህ አሊይ ለአዚም ነው አዚም ነው አላህ he is the most great Allah yuhullu yebelayno lezano gitachinum Allah belila yiquran anqesust be 42ኛው ምዕራፍ ማለትም በሱረቱ ሹራ ምዕራፍ 42 በሱረቱ ሹራ ምዕራፍ 42 አንቀጽ 4 ላይ እንዲህ የሚል ቃል እናገኛለን to him belongs whatever is in the heavens and whatever is on the earth Allah subhanahu wa ta'ala በሰማያትም ውስጥ በምድር ውስጥ ያለው ሁሉ ንብረትነት ባለቤትነት የአላህ ነው he is the most high the most great በሰማያትም በምድርም ያለው ሁሉ የእርሱ ነው እርሱም የበላይ ታላቁ ነው ይላል አስተውሉ እርሱም የበላይ ታላቁ ነው አላህ የሁሉ ነገር በላይ ከሁሉ በላይ ታላቅ ከሁሉ የበላይ የሆነ ጌታ ነው በማለት ነው በሱረቱ ሹራ ምዕራፍ 42 ቁጥር 4 ላይ የሚጠቅሰው አልአዚም የሚለውን ስም ነው የጌታን የአላህን እየተመለከተን ያለ በርካታ የቁርአን አንቀጾችን ተመልከት ለምሳሌ በሱረቱ አልዋቂያ ምዕራፍ 56 ቁጥር 74 ላይ በሱረቱ አልሐቃ ምዕራፍ 69 ቁጥር 52 በሱረቱ አዕላ ምዕራፍ 87 ቁጥር 1 ላይ so exalt the name of your lord the most great የበላይ የሆነውን የጌታን ስም አወድስ አጥራ አመስግን በማለት ይገልጻል በእነዚህ የቁርአን አንቀጾች ተገማቸዋለሁ በሱረቱ አልዋቂያ ምዕራፍ 56 ቁጥር 74 በሱረቱ አልሐቃ ምዕራፍ 69 አንቀጽ 52 በሱረቱ አዕላ ምዕራፍ 87 አንቀጽ 1 ላይ so exalt the name of your lord the most great የበላይ የሆነውን የጌታን ስም አወድስ አውሳ አጥራ በማለት ይገልጻል ስለዚህ አላህ አልአዚም ነው የሁሉ የበላይ ታላቅ የሆነ ንጉስ ጌታ ነው እስኪ አልአዚም የሚለውን ትርጉም እንመልከት ተፍሲሩን እናስተውል አላሁ ሱብሃነሁ ወተዓላ is greater than everything አላህ ከሁሉ በላይ ታላቅ መሆኑን ልናምን ይገባል ይህ ነው አልአዚም ማለት he is the almighty and none is even close to possessing such might አላሁ ሱብሃነሁ ወተዓላ አሸናፊው ነው እርሱ የበላይ ነው አሸናፊነቱን የሚተካከል የበላይነቱን የሚተካከል ምንም አይነት ነገር የለም rather everything is subject to Allah's might and power ነገር ግን ለአላህ ልቅና ለአላህ ክብርና ለአላህ ታላቁ ጌታ ነገራቶች ሁሉ ለእርሱ ይገዛሉ በእርሱ ጥላ ስር ይኖራሉ እንጂ he is the only lord the most high the most great እርሱ ብቻኛው የፍጥረታ ዓለም ጌታ ነው the most high የበላይ ነው the most great ታላቁ ንጉስ ነው. Nothing can compare to his majesty or greatness. የአላህን ልቅና የአላህን የበላይነት የአላህን ታላቅነት የሚተካከል ነገር አንዳችም ነገር በዚህ ዩኒቨርስ ውስጥ አጥናፍ ዓለም ውስጥ አታገኝም ይላል. በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ምን ይላል አላህ? There is nothing like him. He is the all-hearer and the all-seer. እርሱን የሚመስል አምሳያ ብጤ የለውም. እርሱ ሰሚውና ተመልካች ነው. በሱረቱ ኢኽላስ ምዕራፍ 112 ቁጥር 4 ላይ There is nothing like him. ولم يكن له كفوا احد. الله يمنصر امسايا بطي بسمايات وستيون بمدر لا يهون بفصوم امساياون بتاغينلت اكتشل بمعنى قران الله كهولو يتليي مهونون يامراكتا انغدي ترغواميو هينو العظيم معنى يبلاي تالاقو اندا معناتنو تالاقو جيتا العظيم ميلون سمول سنردا ودي وتاچن اپليكيشنو انديت نيو application what is ተጨባጭ እንዴት እናነጣዋለን እስቲ አስተውሉ ልቦናችን ከፍታችሁ አድምጡ knowing that Allah Subhanahu wa ta'ala is the most great gift the servants of Allah essence of need to serve Allah Allah የሁሉ የበላይ ታላቅ መሆኑን ሙእሚኖች ሲያውቁና ሲገነዘቡ አላህን ለመገዛት የበለጠ ልቦናቸው ይጓጓል ልባቸው ክፍት ነው ጌታቸውን ለማወደስ ልባቸው ክፍት ነው ጌታቸውን ለመመስገን አንደበታቸው ዝግጁ ነው ጌታቸውን ለመዘከር ጉልበታቸውና ግንባራቸው ዝግጁ ነው ለጌታቸው ለመንበርከክ ጉልበቱ የሚንበረከክለት ግንባሩ የሚደፋለት አንደበቱ የሚያወሳው አንደበቱ ሁሉ የሚዘክረው አንድ አላህ መሆኑን ይረዳሉ ምክንያቱም አልአዚም ነው አሱ የበላዩ ጌታ ነውና Their hearts are filled with humbleness and submission towards Allah. ልቦናቸው እሱን ለመገዛት ልቦናቸው እሱን ለመታዘዝ እጅግሩ የተሞላ ይሆናል. Indeed, በእርግጥም nothing is worthy of being worshiped except the most great one. እውንም አምልኮ የሚገባው ሊመለክ የሚገባው አካል ማንም የለም የበላይ የሆነው አንድ ብቻኛው ነው Allah Subhanahu wa ta'ala ቢሆን እንጂ ቢውንጂ ታዲያ አልአዚም በሚለው ስሙ ታላቁ ስሙ በዚህ ስሙ እንዴት ብለን ነው ሰፕሊኬሽን እናደርገው እስቲ ዱዓ እናደርገው ዱዓዎችም አሉ በዚህ ስም አልአዚም በሚለው ኢብኑ አባስ ረዲየላሁ ዐንሁ said that the messenger of Allah used to say in times of difficulty ነብዩ አለይሂ ሰላቱ ወሰለም በጣም ችግር አስቸጋሪ በሆነበት ወቅት አስጨናቂ በሆነበት ወቅት ላይ እንዲህ ብለው ዱዓ ያደርጉ ነበር ይላል ኢብኑ አባስ ሲነግረን There is none worthy of worship other than Allah the most great, the forbearing. እውንም አምልኮ የሚገባው በእውነት ስግደት የሚገባው አምልኮ የሚገባው ጌታ የለም ታላቁና ማሪ የሆነው አላህ ቢሆን እንጂ. There is none worthy of worship than Allah the Lord of the majesty strong. በእውነት አምልኮ የሚገባው ጌታ አንድም የለም የአርሹ ጌታ አላህ ቢሆን እንጂ. There is none worthy of worship other than Allah, the Lord of the heavens and the earth, and Lord of the glorious throne. በእውነት አምልኮ የሚገባው አካል የለም የሰማያትና የምድር የአርሽ ጌታ የሆነው ታላቁ አላህ ቢሆን እንጂ ይላሉ ነብዩ አለይሂ ሰላቱ ወሰለም. ይሄን ዱዓ ያደርጉ ነበር ይላል ኢብኑ አባስ ሲነግር. ኢብኑ አባስ ሲነግር ይሄን ነብዩ አለይሂ ሰላቱ ወሰለም ይሄንን ምርጥ ዱዓ ያደርጉ ነበር ይላል. ስለዚህ አላህ the most high and the most great. الله العظيم يبلغ يهونا جيتانا يبلغ يهونا جيتانا لذلك النبي صلى الله عليه وسلم من يلالو أبو كريرا رضي الله عنه مبارك حديث صلى الله عليه وسلم reported that the messenger of Allah said there are two expressions which are dear to the gracious Allah and very light easy for the thing to say الله سبحانه وتعالى اجيب بطان يمي ودو الرحمن الله ዘንድ ተወዳጅ ሆኖ ቁሩሩ ሆኖ ጌታ ዘንድ ተወዳጅ ሆኖ ሁለት ቃላቶች አሉ አለ ነብዩ አለይሂ ሰላቱ ወሰለም ሁለት ቃላቶች አሉ እነዚህ ቃላቶች ለአንደበት እጅግ በጣም ቀላል ናቸው but very hard in working the bars ሚዛን ላይ ሲቀመጡ ግን ክብደታቸው እጅግ በጣም ከባድ ነው አለ ነብዩ ሰላቱ በአንደበት ሲነገር ቀላል ነው በአንደበት ሲገለጽ ቀላል ነው ሚዛናቸው ግን እጅግ በጣም የከበደ ነው ይላሉ they are እነርሱ subhanallah wa bihamdi subhanallah alazim it is how perfect is allah and i praise him and how perfect is allah the most great subhanallah wa bihamdi subhanallah alazim How perfect is Allah and I praise Him. Allah subhanahu wa ta'ala ፍጹም ከጉዱሉ ባራቶች የጠራ እርሱ ነው አማመሰግነውም እርሱ ነው. And how perfect is Allah subhanahu wa ta'ala. Allah ከጉዱሉ ባራቶች ሁሉ የጠራ ነው. And the most great and you ታላቅ ነው. እርሱ የበላይ ታላቅ ነው. ታላቅ ነው. This is አባ ሁረይራ ረዲየላሁ ዐንሁ ምን ይለናል? አንድ ጊዜ የገጠመው ክስተት ያጫውተናል እና ለነብዩ አለይሂ ሰላቱ ወሰለም ሄዶ ይሄን ክስተት ነገራቸው. ምን ይላል አቡ ሁረይራ? Allah's messenger ordered me to guard the zakah rebate of Ramadan. በረመዳን ወር ውስጥ የዘካ ገንዘብን እንድጠብቅ ነብዩ አለይሂ ሰላቱ ወሰለም ላኩኝ. Then somebody came to him and start stealing from the food stuff. ከዛ የሆነ ሰው መጣና ከተቀመጠው ከተቀመጠው ምግብ ይጠቀም ጀመረ. ይወስድ ጀመረ. ይሰርቅ ጀመረ. ይሰርቅ ጀመረ. ሱብሃንአላህ. He called him and said, I will take you to Allah's messenger. ያስኩትኝ እንዴ ማልኩት ወደ አላህ መልእክተኛ ወስደሃለሁ ይላልኩት. Then Abu Huraira described, because I'm going to Abu Huraira said, that person said to me, Ya Sawindi alayhi ala, please do not take me to Allah's messenger. Allah said, Allah Maliktani alayhi salatu wa salam zind, Bazi basarra wa tafat at tu sadayn. And I will tell you a few words by which Allah will benefit you. Yuhunuk takit kalatu chin astamir hallo, Wallahi bat am mitakmuh kalatu chin atcho, takamimu kalatu chin astamir hallo. When you go to your bread, wada minyita sattik guas, recite ayat al-kursi. ወደ መኝታ ስትጓዝ ayat al-kursi ቅራ. በሱረቱ البقره ምዕራፍ 2 ቁጥር 255 ላይ ያለው there is no deity except him. ከርሱ ውስጥ አላህ ከርሱ በስተቀር አምላክ የለም. the ever living the sustainer of all existence. ህያው ራሱን ቻይ ነው አለ. ህያው ራሱን ቻይ የሆነ ጌታ ነው. neither drawers overtakes him nor sleep. እንቅልፍም ሆነ ማንገላጀት የምትባል ነገር አትይዘውም. to whom belongs whatever is in the heavens and whatever is on the earth. በሰማያትም በምድር ውስጥ ያለው ሁሉ የእርሱ ብቻ ነው. who is it can interested with him except by his permission. ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው? የሚያማልድ ማን ነው? He knows what is presently before them and what will be after them, and he encompasses nothing of his knowledge except for what he wills. ከፍጡራኖቹም በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል. በሻውም ነገር እንጂ ከውቀቱ በምንም ነገር አያካብቡም. አያውቁም. ፍጡራኖቹ ሊያውቁ አይችሉም. እሱ ቢሻና የፈቀደላቸውን ነገር እንዲያውቁ ቢያደርግ እንጂ. His kursi extends over the heavens and the earth, and their preservation does not attire him, and he is the most star and the most direct. መንበሩ ሰማያትና ምድርን ሰፋ ጠበቃቸው ማቀተው እርሱ የሁሉ በላይ ታላቅ ነው ይላል. እርሱ የሁሉ በላይ ታላቅ ነው. ይሄ ነው እንግዲህ ሸይጣን እንኳን ሸይጣን ነው እኮ ይሄ ሱብሃንአላህ እንዲህ ብሎ ምላሽ እኮ ሰጠው. ከዛስ ምን ተከተተ? ወደ አላህ መልእክተኛ ወሰድኩ አወስደሃለሁ አልኩት አለ. እሱም እባክህ ወደ አላህ መልእክተኛ አትወሰደኝ፣ የሚጠቅመኝ የተወሰኑ ቃላቶችን እነግርሃለሁ። ለመተኛት ወደ አልጋ ስትሄድ የአያተል ኩርሲን አንቀስቅር አለው። በቀራ 2255 አሁን የተረጎምኩትን ማለት ነው። በኋላ ያንን ሌሊት በአላህ ጥበቃ ይደረግልሃል። ይህን ቀርተህ ከተኛ ሌሊቱ ሙሉ ከአላህ ዘንድ ጥበቃን ታገኛለህ። ሰይጣን ወይም ዳቢሎስ እስኪነጋ ድረስ ሊጠጋህ አይችልም አለኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክስተቱን ካዳመጡ በኋላ እንዲህ አሉኝ። አሁን አቡ ሁረይራ رضي الله عنه ده النبي عليه الصلاه والسلام يتكثتهم كثرت ينهجراچو كذا النبي صلى الله عليه وسلم من قالوا يعني كثرتهم قدامته والا يا بمشيت ود انت يمتا اونت نغره الله يمتا بمشيت يسرق انت ود الله ملكت ني وسطالو ولا تستفرارو بقرا 252 255 كبر كشيطان تتطبق على ليتو مولو اداري عليه بارغط اونت انت ناغره ارسو وشتام مرو سالا በባህሪ ውሸታም ነው. ሸይጣን ሐሰትን ነው እንጂ እውነትን ተናግሮ አያውቅም. ከእውነት ጋር ጸበኛ ነው. ከሐሰት ጋር ወዳጅ ነው. ሐሰትን ነው የሚናገረው, ግን እሱ ሐሰተኛ ሆኖ ሳለ የነገረህ ነገር ግን እውነት ነው. እሱም ሸይጣን ነው አለ. ሸይጣን ነው እርሱ. سبحان الله ترسل شيطان نو عزتنا الذي العظيم الله يجبن يبلاي هنا جيتانا يبلاي هنا جيتانا تو العظيم يميلون سمهم تملكته اسكي ولذي لاوي الله سبحانه وتعالى سموش الشاقر الله وتعالى ظلفوا بروغراماتهم الأول نوبلنا يمجمرا نوبلنا الله الأول يمجمرا يمجمرا يعني الله الأول يمجمرا كهل بفيت ينبرا معلتنا كهل بفيت ينبرا الأول استي قرآن النملكة كالآخر الآخر الله يمجمرا رشاونا دي الله الله يمجمرا يمجمرا رشاونا ارسلنا بلا القرآن يمجمرا የመጨረሻው ምርሱ ነው ይህ ምን ማለት እንደሆነ በደንብ ልታስተውሉልኝ እና ልትከታተሉኝ ይፈልጋሉ በእርግጥ ይሄንን የቁርአን አንቀጽ ሰፋ አድርጎ የሚያወሳው የሚናገረው ሱረቱ ሐዲድ 57ኛው ምዕራፍ ቁጥር 3 ነው በሱረቱ ሐዲድ ላይ ምዕራፍ 57 ቁጥር 3 ላይ he is the first the outward the inward he is knower of all things እርሱ فيتم يالده خلام قري جلصن صورن نو ارسو نغرون كله اواقي نو يلا لبدل ارسو فيت يالله يمجمرا فيت يالله يمجمرا خلام يميقر زلالماوي يهونه جيتا نو جلصن صورن نو ارسو نغرون كله اواقي نو يلا من معناته نو استي الله الاول الاخر اسيد الله الله حالا مرسو بيتشانو يميقرو يميلون انملكت الله سبحانه وتعالى اذ الله الله حالا قري بيتشاو يميون ارسو نو زلالم زوتاري نو there is nothing that will come after him or exist after him كالله بفيت منم نجر انبرن كالله بوالا منم نجر اينورم الله بيتشاو زلالم صنتو يميلون يميقوي جيتا نو صنتو يميلون የሚቆይ ጌታ ነው እንደውም አቡ ሐኒፋ ረሂመሁላህ ጋር በጌታ አናምንም አላህ አለ ብለን አናምንም ብለው የሚከራከሩ ሰዎች መተውና ተከራክሯቸው ነበር እና በክርክራቸው ወቅት በርካታ ጥያቄዎችን አስተውላቸው ነበር ከነዛ ካነሱላቸው ጥያቄዎች መካከል ከጌታ በፊት ምን ነበር ብለው ጠየቁት ከጌታ በፊት ምን ነበር አሏቸው እና አቡ ሐኒፋ ረሂመሁላህ በሚያስገርም ሁኔታ ነው የመለሱላቸው ከአራት በፊት ምን አለ አሏቸው ሶስት ብለው መለሱ ከሶስት በፊትስ ብለው ጠየቋቸው እነዛ አላህ ይለም ብለው የሚያስተባብሩት ሁለት ብለው መለሱ እሺ ከሁለት በፊትስ ያለው ምንድነው አሏቸው አንድ አሉ ከአንድ በፊትስ ብለው ሲጠይቋቸው ከአንድ በፊት ምንም የለም ብለው መለሱ ምክንያቱም ዜሮ ኢንፊኒቲ ሴት ነው ሆል ነምበር አይደለም አይካተትም ሆል ነምበር ከአንድ ስለሚጀምር ኢንፊኒቲ ሴት ስለሆነ ዜሮ ዜሮ አይባልም ምንም ነው የሚባለው ስለዚህ ከአንድ በፊት ምን ነበር ሲሏቸው ከአንድ በፊትማ ምንም ነገር የለም አሏቸው የዛን ጊዜ አቡ ሐኒፋ ረሂመሁላህ ቀበል አደረጉና ታዲያ አንድ ቁጥር ከፊቷ ምንም ከሌላ አጥናፍ ዓለሙን የፈጠረና ያስገኘ ካለመኖር ወደ መኖር ህልውና ያመጣ አንዳላህ ከሱ ፊት ምን እንዲኖር ተፈልጋላችሁ ብለው እጅግ በጣም ጥበበተ ሞላበት አስደናቂ በሆነ መንገድ መለሱላቸው አስደናቂ በሆነ መንገድ መለሱላቸው ስለዚህ አላህ የመጀመረው የመጨረሻው ነው የመጀመረው ስንል ከሱ በፊት ምንም ነገር አልነበረም ማለታችን ነው እንዲሁም የመጨረሻው ነው ስንል ከአላህ በኋላ ምንም የሚመጣ ነገር የለም አላህ አጥናፈ ዓለሙን አሳልፎ ሰማይን እንደመጎናጸፊያ አጠቅልሎ ምድርን አንኮታክቶ ተራሮችን እንደ አዋራ ሁሉን አድርጎ አጥናፈ ዓለሙን አጥፍቶ ዘላለም የሚቆይ እርሱ ነው For he will exit all over sin for eternal. እርሱ ዘላለማዊ ነው. While everything else will eventually perish. በርግጥ አጥናፈ ዓለሙ ሁሉ ጠፊ ነውና ቁርአን ሁለት ቦታዎች ላይ ያወሳልናል. በሱረቱ الرحማን ምዕራፍ 55 ቁጥር 26. በሱረቱ الرحማን ምዕራፍ 55 ቁጥር 26. በሱረቱ القصص ምዕራፍ 28 ቁጥር 88. Everything will be perished. Will be destroyed except his faith. ሁሉ ነገር ጠፊ ነው የጌታ ያአላህ የልቅናና የልክስና ባለቤት የሆነው የጌታ ፍት ብቻ ሲቀር ሁሉም ነገር ጠፊ ነው ይላል ሁሉም ነገር ጠፊ ነው everything is going to be perished አጥናፈ ዓለሙ ይጠፋል ነገር ግን ዘውታዊ የሆነው ዘላለማዊ የሆነው ጌታ አላህ ብቻ ይቀራል ይህ በሱረቱል ሐዲድ ምዕራፍ 57 ቁጥር 3 ላይ የተገለጸው Allah Subhanahu wa ta'ala puts four of his names in together. አራቱንም ስያሜዎቹን ወይም ስሞቹንና ባህሪያቶቹን ባንድ ያሰፈራቸው አወሉ አልአኺሩን ማለት አላህ ሁለቱንም ከዛ እርሱ አላህ ምንድነው ግልጹም ስውሩም ነው ግልጹም ስውሩም አራቱንም ስሞች አመጣ አላህ የመጀመሪያውም ነው እንዲሁም ደግሞ የመጨረሻውም ነው ግልጹም ነው ስውሩም አራቱንም ስሞቹን በተርታ አመጣቸው these four names in conjugation shows the vastness of Allah subhanahu wa ta'ala and the vastness of his knowledge እነዚህ አራት ስሞች ተከታትለው መምጣታቸው የአላህ ሱብሃነሁ ወተዓላ ታላቅነት የሚጠቁም የእውቀቱን ስፋትነት የሚያሳይ ነው። የእውቀቱንም ስፋት የሚያመላክት ነው። The indicate that there can be no escaping or hiding from him. በቃ ከአላህ ውጪ ምንም ነገር መሆን እንደማይችል የሚያሳይ ነው። መልካምን ብትሰራ ወንጀልን ብትሰራ በአላህ እይታ ውስጥ ነ በአላህ እይታ ውስጥና ቁጥጥር ውስጥ ነ ከአላህ ከውቀት የራቀ በዚህ ዩኒቨርስ ወይም አፍናፍ ዓለም ውስጥ የሚከናወን የሚደረግ ምንም አይነት ድርጊት የለም ስለዚህ አላህ የመጀመሪያው ነው የመጨረሻው ነው ግልጽም ነው ስውሩም ነው ሲባል ሁሉንም ድርጊት የሚያውቅ በእውቀቱ አፍናፍ ዓለሙን ያከበበ ነው ማለት ነው everything is known by Allah subhanahu wa ta'ala for he is the first the last the outward and the inward ሁሉ ነገር ነሱ የታወቀና ግልጽ ነው ምክንያቱም አላህ የመጀመሪያው የመጨረሻው ግልጹ ስውሩ እርሱ ነውና ነው ኢብኑ ከሲር ላይ በተመለከቱ ተፍሲር ኢብኑ ከሲር ምን ይላል mentions that ibn abbas radiyallahu anhu ተፍሲር ኢብኑ ከሲር ምን mention ያደርጋሉ ይጠቅሳሉ ابن عباس رضي الله عنه بلوال يلال عزوال يلال recommending reciting this verse when one has doubt in his or her heart አንሰው በልቡ ጥርጣሬ ሲነክስበት በልቡ ጥርጣሬ ሲመላለስበት ይሄን የቁርአን አንቀጽ ይቅራ ይሄን የቁርአን አያት ይቅራ ብለው አብደላህ ኢብኑ አባስ رضي الله عنه መክረዋሉ አዘዋሉ ይላሉ ኢብኑ ከሲር እንግዲህ ጥሩ አላህ የመጀመሪያውም የመጨረሻውም ነው ስለዚህ እስቲ አላህ ከሁሉ ሁሉ ነገር አሳልፎ አጽናፈ ዓለሙን ከመኖር ዓለም ኖሮ ጠቅልሎ እርሱ ግን ዘላለማዊ ነው ማለት ይሄ አፕሊኬሽኑ ምንድነው እስቲ በህይወታችን ውስጥ የሚያመጣው ለውጥ በህይወታችን ውስጥ እንዴት ይንጸባረቃል የሚለውን እናጠይ knowing that Allah subhanahu wa ta'ala is Allah compares the hearts of the believers to sense and comfort Allah's greatness and immanence አላህ ዘላለማዊ መሆኑን የመጨረሻው እሱ መሆኑን ሲያውቁ ሙስሊሞች በአማኞች ልቦና ውስጥ የአላህ ታላቅነት ይገለጽባቸዋል አጽናፈ ዓለም ሁሉ ጠፊ ሆኖ ሳለ ግን አጽናፈ ዓለሙን ያመጣና ያስገኘ ጌታ ዘላለማዊና ዘውትር መሆኑን ሲረዱና ሲገነዘቡ የሚገዙትና የሚያመልኩት ያመኑት ንጉስ ምን ያህል ታላቅ መሆኑን ያውቃሉ This knowledge encouraged them to put their own existence into perspective ሁሉም የየራሱ የሆነ ህልውናውን በደንብ እንዲያጤንና እንዲገነዘብ ያደርጋዋል በቃ ሁሉም ጣፊ ነው ሁሉም ነገር አንድ ቀን ከመኖር ወደ አለመኖሩ ዓለም ይጠቀለላል with the short lifespan of human beings and the lack of control over things of such lifespan the fact that Allah subhanahu wa ta'ala is always will be even after evening everything gets first አለማሁን ከጠፉ ሁሉ ነገር ካለቀ በኋላ ግን አላህ ዘውታሪና ኖር ይሞኑን ሲያውቅ ሰው የተሰጠው እድሜ እጅግ በጣም አጭር የተወሰነና አላህ ይሄንን ህልውና እንደረገሰው ጠንቅቆ እንዲያውቅ ይጋብዘዋል and the most compelling to the heart ያ አላህን ታላቅነት ልብ እንድታውቅም ያደርጋታል እንደውም ነብዩ አለይሂ ሰላቱ ወሰለም ይሄንን ስሙን ተመርኩዞ ዱዓ ያደርጋሉ በተለይ እነዚህን ስሞችን ያ አላህን ስሞች በመመርኩስ አሁን የተከፈቱ አራቱ አልአኽሩ አልአወል the first and the last the outward and the inward ግልጹም ስውሩም እነዚህን አራት እስቲ አንድ ዱዓ እንመልከት supplication ዱዓ አባ ሁረይራ ረዲየላሁ ዐንሁ narrated that the messenger of Allah ta'ala sallallahu alayhi wa sallam would pray when he retired to bed ነብዩ አለይሂ ሰላቱ ወሰለም ምንም ይታ ሲጓዙ ከሚያደርጉት ዱዓዎች መካከል ኦ አላህ lord of the seven heavens and lord of the earth አላህ ሆይ አንተ የሰማያትና የሰባት ሰማያት ጌታ የምድርም ጌታ ነህ the lord of the majesty strong የታላቁ አርሽ ጌታ ሆይ cleaver of grains and dead seeds የአዝርቶች ባጠቃላይ አስገኚ አብቃየውን ጌታ ሆይ revealer of the torah ተውራትን ያወረድክ ጌታ ሆይ the gospel and the quran ተውራትን ወንጌልንና ቁርአንን ያወረድክ አምላክ ሆይ I seek refuge in you from the evil of every evil doer whom you are to seize by the forelock. ከኃጢአት ከሚሰሩ ወንጀልን ከሚፈጽሙ ሁሉ በአንተ እጠበቃለሁ። O Allah, you are the first, nothing has come before you. Allah ሆይ አንተ የመጀመሪያው ነህ፣ ከአንተ በፊት ምንም አልነበረም። You are the last, አንተ የመጨረሻው ነህ። Nothing may come after you. ከአንተ በኋላ ምንም ነገር አይመጣም። You are the outward. አንተ ግልጽ ነህ። There is nothing above you. ካንተ ምንም የተሰበቀ የተሰወረ ነገር የለም። You are inward. አንተ ስውር ነህ። There is nothing nearer to you. And remove our debts from us and enrich us against barbarity. ከድህነት አምላከን በሀብ ከእዳን ነፃ አውጣን ብለው ነብዩ አለይሂ ሰላቱ ወሰለም በእነዚህ በአራቱ የጌታ አላህ ስሞች ሲማጸኑት ነበር። አሁን ሁለት ስሞችን አይተናል። የመጀመሪያ ያየነው የጌታ የአላህ ሱብሃነሁ ወተዓላ ስምን አስተውሉ አልአዚምን አይተናል። ሁለት አልአኺር አልአኺሩ የሚለውን the last የመጨረሻ የሚለውን ተመለከተናል። ሶስተኛ የአላህን ስም እንቀጥል። ሶስተኛው የጌታችን አላህ Subhanahu Wa Ta'ala ስም የምናየው አልከሪም የሚለው ነው። አልከሪም አልከሪም ባንዴ ቁርአን አንቀጽ አልከሪም የሚለውን ጀምራለሁ። በሱረቱል ኢቅራእ ምዕራፍ 96 ቁጥር 3 በሱረቱል ኢቅራእ ምዕራፍ 96 ቁጥር 3 ላይ recite proclaim rich in your Lord is the most generous. The Lord is the most generous. Andad. Ilallah. Andad. Charbo hono gita hasan ilan. Indeed ya Allah. Subhanallah. Andad. Charbo hono gita hasan. Al-Kareem. The most generous. The most generous. Allah is Al-Kareem. አላህ አልከሪም ነው the most generous ቸሪው ነው ጌታ ሱብሃንአላህ ተፍሲር ስቲቱል ጋሚን እንደምር አላህ ሱብሃነሁ ወተዓላ is the most generous towards his servants in many ways አላህ ሱብሃነሁ ወተዓላ ለባሮቹ ወላሂ ለባሮቹ እጅግ በጣም ቸሪው ነው ጌታ ነው ያ ረብል ዓለሚን ሱብሃንአላህ الكريم the most generous والله بالله شرنت نو كلكم يا الله استنفاساتين يقويو بالله شرنت نو باستنفاساتين يالله والله بالله الكريم نو بك والله ثم والله الله الكريم نو حقيقه one of which is teaching human beings all the things that they didn't know يسو لجوچين يالاوقو منم نغير يالاوقو هو نو ساله ያሳወቀው እኮ ጌታ አላህ ምን ስለሆነ ነው? አልከሪም ስለሆነ እኮ ነው። እኛ እኮ ትላንት ምን ነበርን? ባዶዎች ነበርን እኮ። አመራችን እኮ በትክክል ሐቂቀተን የሚሰራ ነበር። ግን አላህ አልከሪም ስለሆነ አመራችንን ወደ ቅን ጎዳና አመራው። ከጣዖት አምልኮ አላህ በብርሃን እንድንኖር በተውሂድ እንድንደምቅ አደረገ። ትላንት ያላወቅነውን እውቀት ዛሬ እንድናውቅ አደረገ። ምክንያቱም አላህ አልከሪም ነው። Including the names of everything. የሁሉን ነገሮችን ስም መጠራ እንድናቀም አደረገ። አላህ ኮ አልከሪም ስለሆነ ነው። Reading and write. ማንበብ እንድንችል መጻፍ እንድንችል አደረገ። And the means of life food. የዚህን የህይወት ዓለም አኗኗርን ስልትና ዘዴን እንድናውቅ አደረገ። ምክንያቱም አላህ አልከሪም ነው። አስተውሉ አልከሪም is the superlative form of Karim. አልከሪም የሚል ስሙ superlative degree of Karim ነው። Superlative degree ማለት ሶስተኛ የመጨረሻው comparative alla and superlative alla superlative የመጨረሻው ማለት ትልቁ ለምሳሌ tall taller tallest ረጅም አለ የረጅም ደግሞ ረጅም አለ፣ ከሁሉም ደግሞ የበላይ ረጅም አለ። ሱፐርላቲቭ ፎርም ኦፍ ከሪም ነው አልከሪም ማለት which means noble hearted one እጅግ በጣም ቸር ማለት noble hearted ይለዋል እንግሊዝኛው noble hearted generous እጅግ በጣም ቸር እንደማለት some have said that it is specifically referring to the understanding ለምን ይላሉ አንዳንዶች የአላህ ሱብሃነሁ ወተዓላ አልከሪም ማለት አላህ ቸር ነው ማለት in his understanding ፍጥራኖቹን በመረዳት ረገድ ነው ይላሉ። አንድ ፍጥራኖቹን በመረዳት ረገድ፣ ሁለት his patience ታጋሽነቱ ባሮቹ ሲያምጹት ህጉን ሲጥሱ ሲዳፈሩት ፔሸንት ነው አላህ ታጋሽ ነው። ምክንያቱም አላህ አልከሪም ነው ቸር ስለሆነ ነው። All trials of the noble heart with Allah cherry hone gitano which Allah shows towards the ignorance of his servants jahil yohunu barochu kasu gwa uch hono sino be karim al karim sulo hone cher sulo hone be chernetu wodesu mehrat indimatu ejun zorguto yemitabek no tara al karim malet cher yohune gita kallen ቸርነኝም ብሎ ከነገረ እስኪ አፕሊኬሽን ነው የሚሆነው። ወደ ህይወታችን ከሪም የሚለው ስም እንዴት ይመጣል? አፕሊኬሽኑ ይህ ነው። Knowing that Allah subhanahu wa ta'ala is the most generous, he installs love for him in the service of the mortals. Allah አልከሪም መሆኑ ቸር የሆነ ጌታ መሆኑን የተረዳ ሙስሊም ወይም ሙስሊሞች ሲገነዘቡ ልቦናቸው በአላህ ፍቅር ይደምቃል ይላል። ልቦናቸው በአላህ ፍቅር ይሞላል። His generosity towards humankind ለሰው ልጆች የሰጠ አላህ Subhanahu wa ta'ala ለሰው ልጆች ያለው ቸርነት in the face of disobedience and disbelief ሰዎች እየካዱት እያስተባበሉት በአውረደው መልአክ ሳያምኑ ቀርተው በላከው መልእክተኛ ሲያስተባብሉ መልእክተኞችን ሲቃወሙ እንደውም በል አይሁዶች መልእክተኞችን ሁሉ ሲገሉ ነቢያቶችን መልእክተኞችን ትገላላችሁ ሳታውቁ አይደለም እኮ ዋንቱም ተዓለሙን ነያላችሁ ዋይ ዩ ኖ አባውት ዘም እያወቃችሁ ነቢያትና መልእክተኞችን ትገላላችሁ። እያወቃችሁ ማለት ምንድን ነው? ከአላህ ዘንድ የተላኩ መልእክተኛ መሆናችሁን እያወቃችሁ፣ መለኮታዊ ራእይ ይዘው እንደመጡ እያወቃችሁ፣ ወደ ቅኑ ጎዳና የሚመሩ መልእክተኛ መሆናችሁን እያወቃችሁ፣ ካብላ ግን የነብይነትና የመልእክተኝነትን ማዕረግ እንደተቸራቸው እያወቃችሁ ግን በኩራትና በትምክህተኝነት ትገድላላችሁ። አላህ ካፊር ሆኖ በክህደት አጥብቆ ተዘፍቀው አላህን እያመጹ ካብላ ህግ ስርዓት እየወጡ ነብያቶችን እየገደሉ እያንቋሸሹ እየሰደቡ መጽሐፉን በጀርባቸው እየጣሉ ግን በክህደታቸውም በህግንም በማፍረሳቸው እንደዚህም እንኳን ሆኖ Allah is generous towards humanity and towards mankind. Allah ወንም ለሰው ልጆች እጅግ በጣም ቸር ነው። ፀሐይን ያወጣል፣ ማታ ምሽትን ያመጣል፣ ምሽቱ በቀኑ እንዲቀየር እንዲለወጥ ያደርጋል። ከሰማይ ዝናብን ያዘንባል፣ ምድር ቡቃያን እንድታበቅል ያደርጋል። እንደውም በል በዱንያዊ ጥቅምማ ምናልባት አንዳንድ ጊዜ ከአማኞችን በበለጠ መልኩ ገንዘቡ ተጠራቅሞላቸው ሀብቱ ሞልቷቸው ዱንያዊ ቅብጥላዊ ህይወትንም ሲኖሩ ታያለ። ግን በአላህ እኮ ከደዋሉ ሽርክ ነው ውስጣቸው ያለው። አላህ አልከሪም ስለሆነ ነው፣ ቸር ስለሆነ ነው፣ ቸርነቱ ነው። በቃ የሰው ልጅ የሚኖረው በቸርነቱ ነው። ይህንን እናውቅ ይገባል። ሁላችንም ያልጠፋ ነው ከጌታ ምህረትና ቸርነት የተነሳ ነው። ቁርአን በሱረቱል ፋጢር ምዕራፍ 35 የመጨረሻው አንቀጽ አንቀጽ 45 ላይ ምንድን ነው የሚለው? በሱረቱል ፋጢር የመጨረሻውን አንቀጽ ተመልከቱ። 45ኛው አንቀጽ ላይ if Allah holds all humans with their own sin no one is going to be left on the surface of the earth አላህን ሰዎችን በሰሩት ኃጢአት ቢይዝ ኖሮ በወለል ላይ ማለትም በምድር ላይ ምንንም ተንቀሳቃሽ ባልተወ ነበረ፣ ግን እስከ ተወሰነ ድረስ ያቆያቸዋል። ጊዜያቸው በመጣ ጊዜ በኃጢአታቸው ይቀጣቸዋል። አላህ በባሮቹ ሁኔታ ተመልካች ነውና ይላል። አስተውል። ከጌታ ከአላህ ምህረት ሆኖ እንጂ አልከሪም ሆኖ እንጂ እኮ በምድር ላይ አላህ ሰዎች በሰሩት ወንጀል ቢይዛቸው ኖሮ በምድር ወለል ላይ ማንንም ማታገኝም ነበር፣ ማንንም ንጹህ ሆኖ አይገኝም ነበር። ግን ጌታ አላህ ቸር ነው። እያየ እየሰማ እያስተዋለ ግን ቸርነቱ ስለሰፋ ምህረቱ ስለበዛ በተውበት እንዲመለሱ ወደሱ እንዲመጡ እጆቹን ዘርግቶ 24 ሰዓት ለንስሐ በር ከፍቶ ለተውበት በር ከፍቶ ይጠብቃቸዋል። ምክንያቱም አላህ እጅጉን ቸር የሆነ ጌታ ነውና። So the believer's heart will become full of admiration and respect. Allah ji betan kibir inwachal muslimoch betikkel ya Allah kariminnes yeraddu chernet yaqu love increases for the most generous one la al karim fikrachu chemra. This can also be a means of inspiration to be generous towards others. ehe degmo yemigelletaw mindilla menalbat Allah al karim selemone ቸር ጌታ ስለሆነ የኛም ደግሞ በእኛ ህይወት ውስጥ ምን እናያለን? ቸርነት እናያለን፣ ለጋስነት፣ ስስታምነት ከኛ ይወገዳል፣ ትምክህትነት ከኛ ልጅ ይጠፋል። ይልቁንስ ለሰው ልጆች ሁሉ ቸዎች፣ ለሰው ልጆች ሁሉ የዋሆች፣ ለሰው ልጆች ሁሉ መልካም አድራጊዎች እንድንሆን ይጋብዘናል፣ ይዳረገናል። አልከሪም ከሆነ ጌታዬ እኔም ታዛዥ ሆኜ ቸር የሆነ ጌታዬ በእኔ ላይ ምህረቱና ቸርነቱን ያበዛብኝ ጌታ እኔም ለሰዎች ቸር እንድሆን እኔም ለሰዎች ይቅር ባይ እንድሆን ምረኛል። Also we cannot reach the level of greatness of Allah's generosity. ምንም እንኳን እኛ የአላህን ቸርነት አልከሪም የሚለው የሱ ቸርነት ላይ ባይነጻጸር የሱ ስም አውቀን ግን እንድንኖረው ስለሚፈልግ ነው። So we can exhibit as much as generous as it within our ability. አቅማችን በፈቀደው መጠን ሁሉ ቸር ለመሆን እንጥራለን። There is a supplication. በዚህ ወተመረከተ አንድ ዱዓ ላካፍላችሁ እወዳለሁ። ኢብኑ መስዑድ ረዲየላሁ ዐንሁ and Ibn Umar, may Allah be pleased with them both, used to say between the hills of Safa and Marwa. Ibn Mas'ud and Abdullah Ibn Umar, ya Allah, Allah subhanahu wa ta'ala melkam saratu wa nidazillachum, Abdullah Ibn Mas'ud and Abdullah Ibn Umar, Safa and Marwa kurabta la yamilit du'an al-barachum, Safa and Marwa kurabta la yamilun al-barachum, Lord of mine, yene gita, pardon and have mercy. Wendilin ikirbalin, marin, izanilin yinne. You are the most powerful and the most generous. Ante bergit, hayl hullu ya ante, ke hullu yebelay hayyalina, cheri honk gita nehe yinunabbar. Cheri honk gita nehe yinunabbar. Cheri honk. ጌታ አለህ አልከሪም። ሶስተኛ ያ አልከሪም የሚለው የአላህን ስም ተመለከተ። ሌላው ደግሞ የምናየው ስም የሚሆነው አልአዕላ የሚለውን ስም እናያለን። አልአዕላ የበላይ የሚል ስም አለው። ይህን قال عظيم قال علي العظيم يتيازى مثلا علي العظيم الله يبلاي طلاق نو نلالن علي العظيم الاعلى ميلون الملكات الله نستي قران سوره الاعلى تبلو راسه فسيمال نقراف على سوره الاعلى بتام كم وداتشو القران نقرافوت مكاكل عندنا سوره الاعلى سبح اسم ربك الذي اعلى اعلى مين the most high yebelayewonor yegitan sim awedis atra ilalallah yebelayewonor yegitan sim awedis atra suratul a'la miraf 87 yimejmerao anqaz andre kehullu belayewonor yegitan sim amogis awedis atra bemalet igelsa. ك ሁሉ የበላይ የሆነውን የጌታን ስም አውድስ አቅራ ሱረቱ አልአ ምዕራፍ 87 ቁጥር 1 የዛን ሁሉን ነገር የፈጠረውን ያስተካከለውን የዛንም የወሰነውን ለፈጠረለት ነገር የመራውን የዛንም ግጦሽን ለምለም አድርጎ ያወጣውን ከዚያ ደረቅ ጥቁር ያደረገውን አምላክን ስም አሞግስ እያለ ሱረቱ አልአ ላይ ይገልጻል። አልአ the most high በሱረቱ ሌይል ምዕራፍ 92 ላይ እንሂድ። በምዕራፍ 92 ላይ ቁጥር 20 ላይ በሱረቱ አልሌይል የሌሊት ምዕራፍ ማለት ነው በመካ የወረደች ናት። በመካ የወረደችው ሱራ ሱረቱ አልሌይል ሃይ አንድ አንቀጽ በውስጧ አቅፋለች። ሃይኛውን አንቀጽ ነው የምንመለከተው። But only seeking the countency of his Lord most high. Gin yetalak getahin getawun wudeta lemefelleg Israel. Yihinnin sarra. Gin yetalak getawun wudeta lemefelleg yihinnin sarra. Astawul. Yetalak getawun wudeta lemefelleg yihinnin sarra. ስለዚህ ታላቅ ነው ጌታችን አላህ አልአሊይ ነው አላ የሚለው ጌታ ስሙ ዲ ሞስት ሃይ የጥቅቱ ላይ እናወራለንና ወደ አፕሊኬሽኑ እናመራለን። አላህ ሱብሃነሁ ወተዓላ ኢዝ ዲ ሞስት ሃይ ኢን ኦል ኦፍ ሂዝ ኔምስ ኤንድ አትሪቢዩትስ። አላህ ከሁሉ የበላይ ነው። በስሞቹና በባህሪያቶቹ በተመለከተ አላህ የሁሉ የበላይ ነው። And the most exalted and the most supreme. እንዲሁም ጌታችን አላህ ከጎዶሎ ባህራቶች ሁሉ የጠራና የበላይ ንግስና ያለው ጌታ ነው። He is high above everyone and everything is in his power and his status. ሁሉ ነገር በእርሱ ኃይልና ቁጥጥር ስር ነው። እርሱ ደግሞ የሁሉ የበላይ የሆነ ጌታ ነው ይላል። He is the most high one who is above all others. እርሱ ከሁሉ የበላይ ነው። ሁሉ ነገር ከሱ የበታች ሲሆን there is no one is equal or even comparable to him. ከአላህ የሚስተካከል የለም። አረንደውም ከአላህ ሱብሃነሁ ወተዓላ ለመስተካከል የሚችል እንኳን ምንም ነገር የለም። እርሱ ከሁሉ የበላይ ነውና he is also free from any supposed evil. አላህ ዘንድ ሸር የሚባል ነገር የለም። አላህ ዘንድ ክፉ የሚባል ነገር የለም። መልካም እንጂ ከአላህ ዘንድ ምንም ነገር የለም። And from what the disbelievers may say about him. ከሃዲያኖች ስለሱ ከሚናገሩት ሁሉ የጠራ ሱብሃንአላህ አማ ይሽሪኩን። አላህ አጋሮች ሁሉ ከሚሉት ከሚቀናጠፉበት ነገር ሁሉ አላህ የጠራ ነው። የበላይ ነው አላህ። ልጅን ከሚያዝ ጎዶሎ ባህሪ የጠራ ነው። አላህ ልጅ አይገባው። በሚያምር ሁኔታ ነው የጠቀሰው እኮ አላህ በሱረቱ ምርየም ላይ ተመልከተ። በሱረቱ ምርየም ራፍ 19 በሚያምር ሁኔታ ከቁጥር 88 ጀምሮ አላህ በፍጹም ልጅ እንደማይገባውና ከጎዶሎ ባህሪያት የጠራ መሆኑ ይሄ ባህሪ የሰዋዊ ባህሪ የእንስሳዊ ባህሪ እንጂ የአምላካዊ ባህሪ አለመሆኑ ሲገልጽ በሱረቱ ምርየም ራፍ 19 ቁጥር 88 ላይ አርራህማንም ልጅን ያዘ ወለደ አሉ። ቁጥር 89 ከባድ መጥፎን ነገር በእርግጥ አመጣችሁ። ቁጥር 90 ከርሱ ማለትም አላህ ልጅ አለው ከሚለው ንግግራቸው ሰማያት ሊቀደዱ ስሜት ቢኖራት ሰማያት ሊቀደዱ ስሜት ቢኖራት ምድር ልትሰነጠቅ ስሜት ቢኖራቸው ጋራዎች ተንደው ሊወድቁ ይቃረባሉ። ለምን ለአርራህማን ልጅ አለው ስላሉ እኮ ነው። በሱረቱ ምርየም ራፍ 19 ከቁጥር 88 ጀምሮ 90 ደግሞ አንቀጽ 90 ከርሱ ከንግግራቸው አላህ ልጅ አለው ከሚለው ንግግራቸው ሰማያት ሊቀደዱ ስሜት ቢኖራቸው ምድር ልትሰነጠቅ ስሜት ቢኖራት ኖሮ እንዲሁም ጋራዎች ስሜት ቢኖራቸው ኖሮ ተንደው ሊወድቁ ይቃረባሉ። ለምን ቁጥር 91 ላይ ምላሽ ሰጠ ለአርራህማን ልጅ አለው ስላሉ ቁጥር 92 ላይ አርህማን ልጅን መያዝ አይገባውም። ቁጥር 93 እንደውም ምን አለ? Whatever is in the heavens and the earth and the day of reservation comes to Allah subhanahu wa ta'ala as a servant. There is none one in the heavens and earth but that comes to the most merciful as a servant. በሰማያትም በምድር ያለው ሁሉ በትንሣኤ ቀን ለአርህማን ባሪያ ሆነው የሚመጡ እንጂ ሌላ አይደሉም። አጽናፈ ዓለም ውስጥ ያለው ሁሉ በሰማያትም በምድር ውስጥ ያለው ሁሉ በትንሣኤ ነገ የትንሣኤ ቀን ለአርህማን ለአዛኙ አምላክ ባሪያ ሆነው የሚመጡ እንጂ ሌላ አይደሉም ማለት። ስለዚህ አላህ ካዳኖች ከሚሉት ሁሉ የጠራ ጌታ ነው። የጠራ ጌታ ነው። አዕላ ነው። አላህ ከሁሉ የበላይ የሆነ ጌታ ነው። ከሁሉ የበላይ የሆነ ጌታ ነው። Knowing that Allah subhanahu wa ta'ala is the most high infuses Muslims with awe and admiration of Allah. Allah የሁሉ የበላይ አልአላ መሆኑን ሲረዱ ሙስሊሞች ወደ ህይወታቸው ሲቀይሩ ምን ያደርጋሉ? በእርሱ ይደነቃሉ። በአላህ ይገረማሉ። ታላቅነቱ ይገዛቸዋል። የበላይ መሆኑ ለእሱ አምልኮን ሁሉ አሳልፎ እንዲሰጡ ያደርጋቸዋል። ተውሂዳቸውን እንዲያጸኑ ያደርጋቸዋል። It can bring a sense of super servience to Allah in all his greatness and inspire true submission through faith and devotion. እውነተኛ devotion እውነተኛ መገዛ እውነተኛ አምልኮ ለጌታ ለአላህ አፈልፎ ይሰጣሉ። መገዛታቸው የእውነት ይሆናል። ለምን? አላህ የሁሉ የበላይ ነውና ከሱ በላይ ምንም የሆነ ነገር የለም። Supplication in the du'a nastaw. Ibn Abbas min ilal. Ibn Abbas radiyallahu anhu said that whenever the messenger of Allah subhanahu wa ta'ala sallallahu alayhi wa sallam recited Ya Allah mulikteni alayhi salatu wa salam ihinin suratul a'la raf 87 qodar andil siqaru bidinyawm gidi kekaru ihinin milaw malatna exalt the name of your Lord the most high. የሁሉ የበላይ የሆነው የጌታን ስም አሞግስ አወድስ አጣ የሚለውን ሲቀሩ ይውሰይ ነብዩ ሰለላሁ ዐለይሂ ወሰለም እንዲሄዱ ነበር አለ። ግሎሪ ቱ ማይ ሎርድ ዲ ሞስት ሃይ ሊያምራ ያርብ ግሎሪ ቱ ማይ ሎርድ ጥራት ለጌታዬ የተገባው ይሁን። ዲ ሞስት ሃይ ከሁሉ የበላይ የሆነ ከሁሉ የበላይ የሆነው ጌታዬ ጥራት ይገባው። አላህ አንድና ብቸኛ ነው። የፍጥረት ዓለም ሁሉ ተንከባካቢ ነው። አልወለደም አልተወለደም እርሱን የሚመስል አምሳያ ብጤም የለውም። Glory to my Lord, the Most High. Subhanallah. Subhan Rabbi. እንዴት ያምራል። Glory to my Lord. ለጌታዬ ጥራት ይገባው። The Most High የበላይ ለሆነው ጌታዬ ጥራት የተገባ ይሁን ብለው ነብዩ አለይሂ ሰላቱ ወሰላም Subhan Rabbil Aala. سبحان ربي العالى لجيتاي سبحان الله تبارك يا رحمن بلو النبي صلى الله عليه وسلم سوره العلى 87 دي سيكو يلو نبر على ابن عباس يعني قال لي دي ابو داود لايت زجبه حديث انه لذانو حذيفه አንድ ሐዲስ አስተላልፈውልናል። የአላህ መልእክተኛ አለይሂ ሰላቱ ወሰለም ስጁድ ላይ ሳሉ ሱብሃነ ረቢል አዕላ ብሎ 3 ጊዜ በስጁድ ላይ ያነቡ ነበር ይላል። ሱብሃነ ረቢል አዕላ ሱብሃነ ረቢል አዕላ ሱብሃነ ረቢል አዕላ ይሉ ነበር። ግሎሪ ቢ ቱ ማይ ሎርድ ዲ ሞስት ሃይ የበላይ የሆነው ጌታዬ ጥራት ተገባው የበላይ የሆነው ጌታዬ ጥራት ተገባው ይሉ ነበር ስጁድ ላይ ያሉ። والله አንዳንድ ጊዜ የምናደርጋቸው ዱዓዎች ከጣጣ ትርጉማቸውን በአማርኛ ብናውቃቸው በጣም ይጠቅሙናል። ምን ያህል እንደሚያምሩ ዱዓዎቹ እንገነዘባለን። ስጁድ ላይ ሆነን ሱብሃነ ረቢል አዕላ ስንል እንዴት ያስደስታል። እርክት እኮ ነው የሚያደርገው። ለነፍስ ምግባ ነው፣ ለቀልብ እርካታዋ ነው፣ ለልብ ሐሴትና ደስታ ነው። ሱብሃነ ረቢል አዕላ የበላይ የሆነ ጌታ አላህ ሱብሃነ ወተዓላ ከጉድሉ ባራቶች ሁሉ ጠራ። ያ ረቢ انك انت ارحم الراحمين يرحم الحمد لله ጌታችን አላህ ስሞቹን እንድናወሳ በስሞቹ እንድንማማር ይፈቀደልን። አላህ ምስጋና ይገባው። ጌታችን አላህ ለስም አጠራሩ ሁሉ ክብር ምስጋና ለእርሱ የተገባ ይሁን። ስሙን ጠርተናል አልከሪም ነው ብለናል አልአወል አልአኺሩ ነው ብለናል ግልጹም ስውሩም እርሱ ነው ብለናል አልአላ የበላዩም እርሱ ነው ብለናል የበላይ የሆነው አልከሪም የሆነው ጌታችን አላህ እርሱ ይዘንልን ወንጀላችንን ይጠብልን ማጠብ ብቻ ሳይሆን ወንጀላቸው ወደ ሐሰናት ከሚቀየርላቸው ምርጥ የአላህ ባሮች አላህ ያድርገን الله سبحانه وتعالى بجنة الفردوس كمي كما تلو يا الله باروش الله يدرك الله بملكة مدر كل الأياتنا نتر رشاتنا يا صامن بردن نتر رشاتنا يا صامن بردن نقفي تحتشو إجيتاني الله فيت بملكة كمي باروش الله يدرك وآخر دوانا الحمد لله رب العالمين السلام عليكم ورحمة الله وبركاته.